መድኃኒት የሆነ ጌታ ኢየሱስ ተወለደልኝ እነሆ ደስ ደሳለ በዳዊት ንጉሥ ከተማ መድኃኒት የሆነ ጌታ ኢየሱስ ተወለደልኝ እነሆ ደስ ደሳለ Jesus, the world don't shine. It's for Jesus.